ይህን መኪና በአምሳ ሺህ ሽጪው፣ ከዛ በላይ ካገኘሽ ላንቺ ነው። ይህ ሰምሰራ ይባላል። እሺ። ወይም ደግሞ በአምሳ ሺህ ብር ሽጪው፣ ከዛ በላይ ካገኘሽ ለሁለታችን፣ ትርፉ ለሁለታችን፣ አምሳ ሺህ ብር ግን ዋጋው ነው። ይህ አባባልና ይህ መሸጥ መለወጥ ክልክል አይደለም፣ የተፈቀደ ነው። ሰምሰራ ይባላል። እሺ። አቡ አኒ ተጨማሪ አለ? እስቲ ላንተ እንትኑ ማይክ። እሺ፣ ተጨማሪ የለውም። ስለዚህ ሰምሰራ ይህ ነው እና ጃኢዝ ነው ይሉት ያሉ ዑለማዎቹ ለዚህ ነው። ጠይብ፣ ስምንተኛው ጥያቄ ሀል የጁዝ ዝያደት ተመን ነዚረ ዝያደት ልአጀል ያኒ አንድ ሰው ይቺ ሞተር ሳይክል 20,000 ብር ካሽ ከከፈልከኝ 20,000 ብር ትገዛዋለህ። እሺ። ላ ከአንድ አመት በኋላ ነው የምገዛል የምሰጥህ ገንዘብ ካልከኝ ግን 23,000። ይህ ምንድን ነው? ሐላል ነው ሐራም ነው? ሀል የጁዝ ዝያደተ ተመን ነዚር ዝያደተ ልአጀል፣ ከአንድ አመት በኋላ ነው ምከፍልህ ካልክ እንግዲህ እዚህ እንደዚህ ከሆነ 23,000 ብር ማለት እንዴት ነው? ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄን ነገር አሁን ከከፈልከኝ 20,000 ከአንድ አመት በኋላ ከከፈልከኝ 23,000 ብሎ ማለቱ ይፈቀዳል። እዚህ ላይ ግን ዑለማዎች ተከፋፍለውበታል። ቢሆንም ግን ይፈቀዳል የሚሉት ነው እና ከአንድ አመት በኋላ 23,000 ከተባለ ይፈቀዳል። ኡሙ ሪሓን፣ ለምንድ ነው የተፈቀደው? ለምን 23,000 ዝያዳ ሪባ አይደለም? ለምንድ ነው የተፈቀደው? ታስታውሻለሽ? ማይክ ፍሪ። የተፈቀደው ለምሳሌ ያንን እቃ በአሁኑ ሰዓት ቢሸጠውና ከአመት በኋላ እስከ አመት ሰውየው ጋር ሲቀመጥ ገንዘቡን አዙሮ ሞር ሊያገኝበት ይችላል። ከሪባ ግን ይለያል። ምክንያቱም ሪባ ያው በግልጽ እንትን የተደረገ ነው። ይሄኛው ግን ለምሳሌ እቃውን 6 ወር እሱ ጋር ቢሆን ማለት ሻጩ ጋር ቢሆን ሽጦት የበለጠ ትርፍ ያገኝበት ነበረ እና ገንዘቡ ስለተያዘበት ነው በዛኛው ሰውዬ ማለት ነው። እሺ። ነዓም። አንድ አመት በምን ሀቅ ነው አንተ የኔ ገንዘብ 20,000 ብር ይዘህ የምትቀመጠው እንዴት ነው? እሺ፣ እኔ በአቡ አኒስ ና በእኔ ልመስል። አቡ አኒስ ይህን ሳይክል የሞተር ሳይክል በ20,000 ብር ግዛው ለዋለሁ። እኔ 20,000 ብር ያስፈልገኛል። አስለን የሚሸጥ ሰው እኮ ገንዘብ ስላስፈልገው ነው የሚሸጠው። እሺ ይልና ግን ገንዘቡ አሁን አልሰጥህም፣ ከአንድ አመት በኋላ ነው የምሰጥህ ይለኛል። እና እኔ ምን ላለው እንግዲህ የኔ ገንዘብ አንድ አመት ይዘኸው ቁጭ ልትል፣ እኔማ ብሰራበት እኮ ሌላ አስገባለሁና ለአንድ አመት ግን ክራዩ 3,000 ጨምር ያለሁ ብትል ይሆናል ለአንድ አመቱ። ምክንያቱም ገንዘቡ በማን ሀቅ ነው አንተ ይዘኸው የተቀመጥከው? ግን እሺ እንትኑ ኡሙ ሪሓን ሙሉ ነጥብ ይሰጣታል። ከዛ ተያይዞ ግን አንድ ጥያቄ አለ። የማይቻልበት አህዋል አለ። የማይቻልበት አሁን አልከፍልህም ብሎ የማይቻልበት አንድ ሁኔታ አለ። አቡ አኒስ ጠቅሰዋል። እንሻ አላህ ማይክ ፍሪ። السلام عليكم ورحمة الله وبركاته. بدن بالسماهم أستاذ زي سوغار سلنبر إن شاء الله عفت لني الله أستاذ مايك فري تنشن على ستة ومعهن كنقروا عن نبرك. إشي أمت الله ملس إشي السلام عليكم ورحمة الله وبركاته. ይሄ እንግዲህ ይሄ ሸርጥ በአንድ ነገር የሚፈርሰው ምንድነው? በትክክል ጊዜው የተወሰነ መሆን አለበት። የጊዜ ውስንነት ከሌለው ግን ወደ ገርገር ስለሚሄድ ትክክል አይሆንም not my coffee i'm sorry ምን እንደሆነ ነገር ما شاء الله امت الله يهن يملسوا سو يلم بيي نبر ياسبكوت لكن الحمد لله فقهكو مندنو يال نبياتن من يريد الله به خيرا يفقهه في الدين فقه چنقلات ياسفلغال وندموچ تاريخ አይደለም فقه فقه ميكانيكنا كهرباء نو كهرباء ميكانيك فيزيشن يعني من البلاچو كيميست منام اندزي نو فقه معنات ድብልቅልቅ ያለ ነገር ጭንቅላት ማስወር እንትን ያስፈልጋል ባሙረህ ማያዝ አለበት ስለዚህ ይሄን አሁን ኡምሪሃና ያለችው ይሆናል والله እኔ ካንድ አመት በኋላ ነው መከፍልህ ካለ خلاص እንግዲህ አንድ አመት 3000 ብር ብያለሁ 23 ነው የምትከፍለኝ ግን እኔ አልከፍልህም ሌላ ቀን ነው መከፍልህ ካለ ግን ካልተወሰነ 6 ወር ብሎ አልተወሰነም አመት ብሎ አልተወሰነም 2 አመት ብሎ አልተወሰነም እዚህ ላይ አይበቃም እዚህ ላይ አጀል ሙሰማ ካልሆነ ጊዜው የምትከፍልበት ጊዜ ካልተወሰነ ይህ حرام ይሆናል እንግዲህ ይሄን በደንብ ማወቅ አለብን በጣም እንት ነው ረቃቅ ነገር ነው ይሄ ነገር እሺ እንግዲህ ጥያቄዎቹ በዚህ ደመደማሉ ምክንያቱም ፍቅህ ወነቴ ነው መከታተልና መጻፍ ያስፈልገዋል ብያለሁ እንደ ሌላ ታሪክ እንደ ሌላ ሲራ አይደለም ስምንት ጥያቄ ተጠይቋል ተመልሷል አልহামዱሊላህ የተወሰኑ ሰዎች እንኳን ቢሆኑ እጃቸውን የሚያነሱ ደስ የሚለኝ የነበረ ግን ኢንሻአላህ ብዙ ሰዎች እጅ ቢያነሱ ነው ولكن ኢንሻአላህ አላህ ይርዳን ሁላችን ወደ ትምርታችን ስንሄድ አሁንስ በደንብ ተከታተላለሽ በነገራችን ላይ within 1 minute and private ላከለኝና አመቱላህ ዘመድዋ ሙተዋል منامن عليني اني الاوقكم السمهم اهون لو ببرايفت يلاكلنينا امه الله مجمريا زمدش مموتو الله يرحمه او الله يرحمات مالتنا يموتو ويم يموتو وغفر الله لها ولها وله ولانشم صنات يستش ان ما يكوسدش بتناغرين دسيلال حزبون يوم دعاء يارجلك لموتو سو نينجا اهون لو ببرايفت لكو زمدوا متانا مردو نبربت عليه نعمل سمانم اهون يسمعوت مايك فري ومت الله السلام عليكم ورحمه الله وبركاته فمجمرا جن جزاك الله خير استاذ بقدمنا تنغروت انداوم دعاء ارغولاتشو نبره دالاس وسط يموتو ناتاتشن ناتشو زمدي نا جزاكم الله خيرا دعاءكم درسوان نجدي تقبل الله لنا እና ሁላችሁም ጀዛኩም الله خيرا ኦሬዲ ደርሶኛል ሁሉም ጀዛኩም الله خيرا ዘ ሴም ፐርሰን በቀደም ዱዓ ያደረጉላችሁ ናቸው እና እሱ ነው እንግዲህ ጀዛኩም الله خيرا አላህ ለጀማ ይባላችሁ እነሱንም እናንተን እኛንም አላህ እንግዲህ አኻቲማችንን ያሳምርልን ማይክሮፎን بارك الله فيك امه الله نعم እሳቸው ከሆኑ እንግዲህ ባለፈው አላህ ይተቀበለው አላህ ይቀበለውና ዱዓ ተደርጎላቸዋል በልባችንም በመላሳችንም ዱዓ ተደርጓል ሰዎቹ አሚን ብለዋል ኢንሻአላህ አሁን በቀብራቸው አላህ ይጅአል ቀብራሀ ኑራ فوق نور እና አላህ ሱብሃነ ተዓላ የጀናን ባብ ወይም በር ከፍቶ ይህነው ቦታሽ ይህነው ምትቀመጭበት የሚልዋት አንዷ እሷ ትሁን ነው መለው ኢንሻአላህ ምክንያቱም አንድ ሰው ሞቶ ቀብር ከገባ ነቢያችን ምን አሉ مؤمن كهونه مجمريا يجهنم بيتهم يكفتبت يكفتونا من يلوتال كافر بتهون نورو مطفو سو بتن نورو يهن نبر بوتا هيلوتال سبحان الله اساس تقطعطل تقطعطل سو ازا بقى انتن سيل سيقطل يا سايوتال يهي انت بوتا نو كافر بتهون نورو كذا يزغوتنا يجنان بري كفتولتال يوله يجنان انهار واشجار وعسل وخمر ولبن وحرة العين وكل هذا ينتبوتا يهنو كذا قياما كان اسكمي درس درس كذا كجنة بعين يايو كذا لذا قبر يميمتش نجر يميبقى نجر يلو كلتال شتو يمطال من يمطال بقى اند مشره هنا بط بلو بط ايتنيال انتنو نعيم نعيم بنعيم بجنة وسط بنتنو بكبرو ልክ ጀና እንዳለ ሆኖ ይቀመጣል ማለት ነውና ለህታችን ይሄን ነገር ይስጣት ነው ምንለው። እሺ ወደ ትምርታችን ሄዳሁን ያው ሼኹ ወይም ኪታቡ ከንግድ ዓለም አላስወጣንም ግን ትንሽ ነው የቀረው ኢንሻአላህ። ግን እነቴ ነው በደንብ አርጋችሁ ከተከታተላችሁ የምንማረው ያለነው ለነጋዴዎች አይደለም ወንድሞች። በቅድሚያ ለነሱ ቢሆንም እኛ ኮን እንሸጣለን እንገዛለን نعم ስለዚህ ለህወታችን የሚጠቅመው ነገር ነው እና አንድ አያ ደግሞ ቀርቼ ነበር የምታሳስት ሆነ وما خلقت الجن والانس الا ليعبدون مالت በሁሉ ነገር በንግዳችሁ ባናኗራችሁ በhatta በስፖርት ቢሆንም يعني በሁሉም እንቅስቃሴያችን አላህ ባዘዘው መስመር ይዘን ስንሄድ እሱ ነው ዒባዳ የሚባለው። እሺ እስትንቀጥል البيع عند اذان الجمعه اذان የጁምዓ اذان ሁለት اذان ነው ያለው መጀመሪያ اذان ይደረግና يعني ተዘጋጁ ምናምን እንደዚህ የማለት ነገር ነው እሱ ተውትና ኢማሙ يعني خطيبو የመስጂድ ኢማሙ በወንበር ላይ ወጥቶ ከዛ በኋላ ሙአዚኑ الله اكبر ብሎ اذان ሲያደርግ ከዛ ጀምሮ ሰላት እስከሚሰገድ ያለው ጊዜ በዚህ ጊዜ ኢንሻአላህ በፈለገው ቦታ ቢሆን የሸጠ የለወጠ ሽያጩና መግዛቱ حرام ነው حرام የሸጠ የገንዘብ حرام ወስደዋል የገዛም የحرام ነገር ገዛ በዛ ጊዜ يقول البيع عند ضيق وقت المكتوبة وعند أذان الجمعة حرام ولا يصح عند أحمد لقول الله تعالى انجدي أنداندو تشو علماو تشو بمان نين يوم صلاة أذان كتدرقس كم يسجدالو لكن جميع العلماء يتسمع مبتقن بجمعة نو جمعة صلاة الجمعة أذان كالي يعني إمامو كوانبر وردو صلاة كم يسجدرس يمشت بتام حرام نو ولا يصح. نعم يقول سبحانه وتعالى يا ايها الذين امنوا انغدي تري نو انت بني امناچو انغدي اندزي سيبال سيدنا عبد الله بن مسعود منالو يا ايها الذين امنوا كسماچو جوراچون كفتوت مكناتهم يمتتاززو تزاز الله ويم دمو يعني تكلكلو يميلو ويم اندزي هارغو يميلو يا الله انت ازاز يا الله انت ترس لاله سموت يلال يا ايها الذين امنوا اذا نودي للصلاه نودي للصلاه اذان كدرجه معناتنو للصلاه اذان كتدرجه من يوم الجمعه الله سبحانه وتعالى قلت انه يتنغرو بالجمعه نو يالو فاسعوا الى ذكر الله رطوا تشكلوا ود انتو ود مسجد جبتاش جمعات اند تسجدوا ذروا وذروا البيع ذروا توت معناتنو ذروا معنات بامارنيا توت الله من الى ذرني ومن خلقت وحيدا تونسي اني بتشاين يفطركوتي وليد بن المغيره تقبوالكو توت لني توت هلال زيد مناله وذروا البيع ذلك خير لكم ان كنتم تعلمون مشات ملوت اذان كتدرجه صلاه الجمعه اسكم يسجد توت يتزاز نو لذلك علماءكم منالو البيع والشراء في هذا الوقت حرام. طيب و حرام مالتاچو مندنو قالو والنهي يقتضي الفساد بالنسبه للجمعه سبحان الله يعني فرسنو اقاو يتغزاو. طيب اهم بالليل اللي اسغباو التسعير يميبال دمو عليه التسعير يميبال دمو يمشط يمدوط قال نعم مندنو سو التسعير معناه وضع ثمن محدد للسلع ينقر اهون በየቀኑ የሚከሰት ነገር ነው እና ላንድ እቃ ዋጋ የተወሰነ ዋጋ ማድረግ መንግስቱም ለምሳሌ ስኳር ተወደደ ስኳር ረከሰ የሚባል ነገር አለ አይደለም እና ላንድ ነገር መንግስት ትመጣና ይሄን በዚህ አይነት ሽጡ ከዚህ በላይ እንዳትሽጡ ብላ እዛ ዋጋ ትጽፋለች። በዲናችን እንዴት ነው ይሄ ነገር ተግባባን ወንድሞች? ለምሳሌ ምን ልበል ስጋ እሺ ወይም ደሞ ያኒ ፍየል በግ ወይም ደሞ ልብስ ወርቅ የፈለገውን እቃ ያኒ መንግስት ተመጣና ይሄ ከዚህ በላይ ከሸጠ አንድ ሰው ያኒ መቀጮ ይከፍላል ብላ ተስዒር ዋጋ ትጽፋለች። እስቲ በዲናችን እንዴት ነው ይሄ ነገር? يقول التسعيرة معناه وضع ثمن محدد للسلع التي يراد بها بحيث لا يظلم لا يظلم المالك ولا يرهق المشتري. يم يدرجو من دنو جيو يعني مشت سو يعني يبلاي النت الناس سو ما داي تشفتشف ويم دمو سو داي بدل يا أمست بر يا أمست بر بكيلو أمست بر مشت أو سكر أم سابر كالي السو يدل بال لكن جيو جني وبتهم يتشجر على هذا لمدي ሁለቱም እንዳይቸገሩ ዋጋ መጻፍ በስልምና እንዴት ነው ብለን ጠይቀን يقولوا العلماء كلهم علماء منالو النهي عنه كلكل ነው منجست ዋጋ መጻፍ የለባትም አትችልም በስልምና ህግ አይበቃም روى اصحاب السنن بسند صحيح عن انس رضي الله عنه قال قال الناس عندك ان لنبياتين سوچ متونا اقاو سلتودده منالوت يا رسول الله غلى السعر يعني واغا كو چمره بهول نجر چمره فسعر لنا انت مرينهنا لذيه بزي شطوت لذيه بزي شطوت بلا واغا وسنلن بلو للنبياتش تطيقواچو فقال رسول الله صلى الله عليه وسلم ان الله هو المسعر القابض الباسط الرازق الله نو واغا ميوسنو اسنو ميرزق او اسنو دها ميادرغو حتى ميارغو اسنو والو واني انس لا ارجو ان القى الله وليس احد منكم يطالبني مظلمه في دم او مال انيغن كزي هاد الدنيا سوطا عند سو اندي طيقني الفلغم نجي الله زند من يلال يهكو نو እኔ በአምሳ ብር የገዛሁት በዚህ ሽጠው ብሎ ያከሰረን ይህ እኮ ነው እንዲሉኝ አልፈልግም አሉ። ወይም ደግሞ አንድ መጣና የውመል ቂያማ ይህ እኮ ነው ይላሉ። ነዓም እኛ በሶስት ብር የምንገዛው የነበር ነው ላምባ ለምሳሌ ወይም ደግሞ ወተት እና ሰባት ብር ሽጡት ብሎ ዋጋ የወሰነው እኮ ሙሐመድ ነው ብሎ እንዳይከሰኝ። ይኸውላችሁ እንግዲህ የነቢያችን ንግግር ስለዚህ እኔ እዚህ ላይ አልገባም አሉ። እዚህ ላይ አልገባም ኦኬ በዚህ ተጨረሰ አልተጨረሰም። وقد استنبط العلماء علماء شو كزي كنبياتين نغغر من وسدوا وقد استنبط العلماء من هذا الحديث حرمه تدخل الحاكم في تحديد سعر السلع منغستو بنغاريوش وسط جبتو يهن شطو اندزي شطو اندزي لوطو مالتو بسلمنا حرام هونون عند لان ذلك مظنه الظلم يه ظلم نو اني كشاينا يمطاوت اقا سنت اندمشطو ينا يقوالو منغست متطو بامسبر اني امسبر نو غزاوت انديت امسبر شط يلنيال الزلمنيم وندموش زلمني نجي والناس احرار يسولج دمو زي لاي نصاناچو في التصرفات الماليه يغنزباچو غداي راساچو نو يمياقوت الناس سنت اندمشطو ባለቤቱ ነው የሚወስነው እንጂ መንግስት መጣ እንደዚህ ሽጥ እንደዚህ ለውጥ ማለት የለበትም። طيب ከዛ በኋላ والزام صاحب السلعه ባለእቃው ደሞ እንደዚህ ሽጥ ብለ ማስገደድ አሉ ان يبيع بما لا يرضى بማ يودው ዋጋ ሽጥ ማለቱ منافن لقول الله تعالى الله بسوره البقره ያስቀመጠው ነገር አለ ምን አለ الا ان تكون تجاره عن تراض منكم እናንተ በንግዳችሁ የተስማማችሁት ነገር ነው የምታደርጉት እንጂ ማስገደድ አላህም ማስገደድ አልፈልግም አለ الا ان تكون تجاره عن تراض منكم እኔ የነመኪና በሃሽብር መሸጥ ነው ያለብኝ አንዱ መጥቶ አገረ ገዢ ወላ አገረ ምን መጥቶ ላ በሃሽብር አትሸጠውም በ18 ሺህ ነው የምትሰጠው ያ خي እኔ ቀን የኔ እቀን ያቃለው ስንት እንደገዛሁት ላ يمالتو حرام نو منغست اجوا ماسجبات يلبات مالي ثم ان التسعير دموالو واغا موسنكو يؤدي الى اختفاء السلع سبحان الله ونتكونو منغست متو بزي شطو بلا نغاريوچو انتن كادرغاج نغاريوچوكو كنسو يبلطو حريف ناتشو اندي اقاون بمولو يدبقالو بسوق عند قا يلو خلاص سكر لمغزات متالو والله چرسنا لي اخي يلنمكو ان شاء الله كان سامنت يلال ረባካቹ ስጋ የለም እዚ በለት እንደ ስጋ እኮ አልቋል እኮ طيب ትመጣና ያኺ ምንድነው የምትፈልገው ዱቄት ፈልጋለሁ ዱቄት ተጨርሰናል እሱኮ ተደብቋል ነጋዴዎቹ ዋጋ ስለተወሰነባቸው አይሸጡም خلاص ስለዚህ በአገሩ ምን ይፈጠራል ጭንቅና ራብ ይፈጠራል እዛ ጊዜ بينما يقوي الاغنياء ሀብታሞቹ ፋይዳ ያገኛሉ ምክንያቱም እቃዎቹ በመخزن ስለዘጉት على شرائها من السوق الخفيه እንደገና በድብቅ የተገዛዙ የተሻሻጡ ይሄዳሉ ማለት ነው فيقع كل منهما في الضيق ሁሉ ይቸገራል ሻጭም ይቸገራል ገዢም ይቸገራል تمام والحرج لا تتحقق لهما مصلحه በዚህ ተጨረሰ ወድሞች ላ አልተጨረሰም አንድ ትልቅ ነገር ቀርተዋል قيل لعمر بن الخطاب مثال الاستاتشو قيل لعمر بمدينة عند جزية نبر سقا بتعام تودوال بتعام تودد سقاو انها سوش متقنا لعمر منالوت يقول لا شو نجدي عمر شنك لا تملكتو نجدي سبحان الله العظيم منالوت يا امير المؤمنين قال نعم غلي اللحم سقاكو توددي تشقرن አሁን ዑመር ምን ሊል ነው የሚጠብቁት እንዴ ማን ነው ያው እስወደደው እንደዚህ አርጉ የታ ለነጋዴው እስቲ ወደ ነጋዴዎቹ ወሰዱኝ ለምን እንደው ምን አላለም ምን አለ አርኺሱሁ አለ አግዱሉት አለ እንዴ እኛኮ ገዚዎች ናች እና ስጋ ተወደዋል ስጋ ሻጮች ኮ ነው ያስወደዱትና ስጋ ተወደዋል ኮ ነው ምን ላህሉ طيب يا اخي ارخصوሁ አርክሱት እናንተ አግዱሉት አለ እንዴ ታሉት لا تشتروه خلاص اتكزوت راسي ودقال سغاو ادلم دي وندو اتسكم دي بتام قنجو مرسكو نا والله سغا توددي غير ما اغدلوت عليه بمن نغدلو علن اتكزوت الله يلهو الله وندموت الله ادلم انغدي چنقلاطاچو يما ياسق نغر نو مياسقاچو يي نو مياسق انغدي بتام مياسغرم يي نغر نو انا طبق نبر عمر من ليل نو لكن والله والله يا عمر مرس سقاو 5 سنتيم سكم يهون نو ميا درغو استي نبل اهون اديس ابا عند قامطو لين استي عند قامطو دقيت لمثالي ويم دمو چاما چاما توددي شي ويم دمو لمثالي اني طرو لبسالنا توددي ليركسنو متفلغوت اتغزوت خلاص قال غزاچو ነጋሪዎቹም ምንድነው የሚያደርጉት እባካቹ ወላ በአምስት ብር ሰዱልን ብለው መጥተው ለምነው ነው እንትን የሚያርጉ ስለዚህ አትግዙት አላቸው طيب እኔ ልንገራችሁ ወንድሞች በሳውዲ አረቢያ በጣም ያስቸገረን ነገር ልንገራችሁ እኛ ድሮ ስንመጣ የቤት ክራይ በጣም ርካሽ ነበር ከዛ በኋላ እነዚህ አጅነቢዎች ያኒ ሳውዲ ያልሆኑ ብዙ በዙ ያኒ ከውጭ ሀገር የመጡ ሰላተኛ በዙና ለምሳሌ እኛ ኡመል ሐማም የሚባለው ኤሪያ ነው እንድቀመጠው ኡመል ሐማም ማለት ብዙ ኤርትራውያንና እንትኑ ኢትዮጵያውያን ሶማሊያውያን የሚገኙበት ቦታ ነው መንፉሃ 90% ኢትዮጵያውያን የሚቀመጥ እስከ 100000 100000 የሚያህል ኢትዮጵያው ያሉት አንድ ትንሽ ኤሪያ ነው በሪያት ከተማ ውስጥ እኮ ነው እንደዚህ አዲስ አበባ ላይ አይደለም አሁን ኮልፌ ምናምን የምትሉት ቦታዎች እንደዚህ ነው እና ምን ተደረገ እኔ መጥቼ 15000 ብር ለአንድ አመት አንድ ቤት ከራይዋለሁ አይደለም ከዛው ኋላ አንዱ ሌላ ይመጣና ለዛ ኦፊሱ ምን ይላል ቤት ፈልግልኝ ይላል والله اني انقدي عند نبرت انت انت تكرايه ب 15000 بر الى والله اني انكون 20000 بر سطح نبر الى فتنه ادلمي لني اسوطته 20000 بر انت الى ويم دمو عند بيت عليه عند بيت بادو عليه اني متانا اكراين لو الله 15000 بر يلنيال اشي كذا بحالا اشي استي ملس الله لنا عنده متو كنيغون 20000 بر يلو ሌላ አንድ ይመጣና 22000 ይለዋል አንድ ቤት እኮ ነው ባለቤቱ ምን አገባው የሚከፍልለት ነው የሚፈልገው ዋጋው 15000 ሆኖ እኔ 20000 ብር ጨመርኩት ያ ሰው የመጣው 22000 ብር አለ እንደዚህ እንደዚህ ቤት በጣም ተወደደ ይሄ ነው እንግዲህ ራሳችን በራሳችን የምንገድለው እንትኑ اذن يقولون ولا ينبغي للسلطان ان يسعر على الناس الا اذا كان نعم ازي لا እንግዲህ ተጨረሰ አልተጨረሰ የሚያልኩት ይሄ ነገር ነው ምንድነው መሰላችሁ ያገሩ መሪ ያገሩ መሪ ወይም የከተባው መሪ እቃዎች በዚህ ሽጡ ብሎ መወሰን حرام ነው ብለናል ግን በአንድ ነገር የተፈቀደ ነው እዚ ላይ ዋናው ነገር ይሄ ነው በምን ነው የተፈቀደው الا اذا كان ارباب الطعام يتحكمون ويتعدون في القيمه تعديا فاحشا مجب نك يهونهو ነገር እንደ ስጋ እንደ ጉዱቀት እንደ ስኳር ስኳር እንደ ዘይት እንደ ዲዘል በንዚ ያኒ ላምባ እንደ እንጨት እንደ ፈሐም እንደዚህ መሳሰሉ ሆነ ብለው ነጋዴዎቹ 10 እጥፍ ካደረጉት እንትኑ እቃው ተወደደ ብሎ ደሃ ሲቀጣ እዛ ጊዜ መንግስት እጅ ያስገባል እናንተ ነጋዴዎች እስቲ እረፉ እዚ ቅፍ ይላል ምን ያደርጋል ይህ እንጨት ከ3 ብር በላይ እንዳትሸጡ ስኳር ከ5 ብር በላይ እንዳትሸጡ ብሎ ይጽፋል እዚ ለህዝቡ ብሎ እንደዚህ መጻፍ ይቻላል طيب يقول ويتعدون في القيمة تعديا فاحشا وعجز القاضي عن صيانة حقوق المسلمين بقى تلقوس كنتنو سعرو ويمدمو يقاو واقابت آم كفسل الزهلاي منقس قبتو واقابت آفي تشلال فحينئذ لا بأس به بمشورة من أهل الرأي والبصيرة يعني إن الزا أواكي أواكي تلالك سوچهونو سبسوو منقستو من الشلال بلو كنسو تمكاكرو يتوسن وقال يارق التي تشلال الشيء يبزي تنيالال الشيء أهون ودليل على الوسلاتشو الاحتكار النزي قالاتوش لمن هتصفواتشون بامارنيا الاحتكار بيع المكره الغرر النزي يتبالو يتقمواتشوال الاحتكار رموا هون من دنو احتكار احتكار ما لتالو الاحتكار هو شراء الشيء وحبسه ليقل بين الناس يدمو بتعم مدفونو نقاديوش سندي يغزالو ماشالا يغزالو تيف يغزالو سكوار يغزونا مريت كوفرو باند مخزن ازاي اسكامتو تال بكا شرس بلو اسكامتو تنا عند ور هلوت ور يتقفال يلم يلم تشرسو علي بالال كذابو هالا ياسوتو تنا عند كنتال تيف عمستمتو ينبرو شي يشتو تال هذا احتكار يبالال احتكار مالت سون لما قدات انت جنزبن لما اتأمر بله اقاو دمو ضروري هونو اقاو اسفلاقي هونو اقاو دبكه بفلك كون قزي او تته بفلك كون واقع مشت احتكار بالان والاحتكار محرمه احتكار محرم في الشرع ونهى عنه لما فيه من الجشع ጥጋብنا يعني ምንድነው ይሄ ጥጋብ ይባላል ጥጋብ ማለት ነው يعني ሰውን መጉዳት ሀብታሞች እንደዚህ የሚያርጉ አሉ والله በየአገሩ እንደዚህ አሉ እና يقولون جشع وطمع وسوء الخلق والتضييق على الناس لسو لما تعببنا سوون لماسቸገر ብለ የሚደረገው ነገር ስለሆነ احتكار ካለ መንግስቱ እዚ ገብታ ان شاء الله بمخزن جبتا بهفتامو تشو مخزن جبتو قفرو اقاو ماسوطات منغسي يتشلال مكنياتو انزي هفتاموش بسو يتچاوتو ناتشو تاقالاچو بسودان اني سودان اگر اندا متقمچالو احتكار يميبالو نغر بسودان اندسونا نو ميايوت خلاص سكر اندا اندغزي اند ور يطفال اللهكو بمليون يميحل كنتال الله تدبقوال ሀብታሞቹ ግን እንደዚህ ያደርጋሉ ከዛ ስኳር ተገኘ ሲባል 10 እጥፍ አርገው ይሸጣሉ ይሄን حرام ነው طيب متى يحرم الاحتكار احتكار مشنو حرام يمهونه قالوا ذهب كثير من الفقهاء الى ان الاحتكار المحرم هو الاحتكار الذي توفر فيه شروط 3 3 شرطوش قالوا احتكار حرام لمالت አንደኛው أن يكون الشيء المحتكر فاضلا عن حاجته وحاجة من يعوله سنة كاملة، لأنه يجوز أن يدخر الإنسان نفقته ونفقة أهله لمدة سنة. لمثال إني سكر أمتهن، يعني أمست كنتال سكر أمته ورلم أهن أمست كنتالو بوست بيت دبك إيه يلم مالت، هذا احتكار بالال. ይህ ነገር ትርፍ ስለሆነ ማለት ነው 5 ኩንታል እና አልጠቀምበትም ከኔ ጋር አላችሁ እኔና ሚስቴ 2 3 ልጆች ካሉኝ 5 ኩንታል ያኔ 5500 ኪሎ ማለት ነው እኔ አልጠቀምበትም ስለዚህ ይሄን መደበቁ حرام ነው احتكار ይባላል ግን 1 ኩንታል አለኝ እሱ ለአንድ አመት ያስከሄድና ካልኩ ወይም 2 ኩንታል ለኔና ለሚስቴ ለሁለት ሶስት ልጆቼ ለአንድ አመት ሻህ ያጠጣኛል ካልኩ እሱ መደበቅ ይቻላል ከኔ ጋር አላችሁ አንየኩን الشيء المحتكر فاضلا عن حاجتي يعني አንተ ከሚያስፈልግህ በላይ ከሆነ እሱ ከደበቅክ ነው احتكار የሚባለው እንጂ ለኔ ከሆነ ግን ብደብቅ እንዴ መጀመሪያ ለቤተሰቤ ነው ከዛ በኋላ ነው ለህዝቡ ስለዚህ ለምሳሌ ጤፍ ንበል ጤፍ ወይም ደግሞ ስንዴ ታጣ በትኑ በከተማው አምጥቼ ጤፉ 3 4 ኩንታል ብደብቅ حلال ነው ለኔ ምክንያቱም 3 4 ኩንታል ለአንድ አመት የሚያበላኝ በየገምቼ እንደዚህ ካስቀመጥኩት ምንም አይደለም ግን 10 ኩንታል 20 ኩንታል መደበቁ ግን ከሚያስፈልገኝ በላይ ስለሆነ ህዝቡ መጠቀም አለበት ብለ ማስወጣት አለበት اذا احتكار የሚባለው ምንድነው ከሚያስፈልግህ በላይ ከደበቅክ ነው አንድ ሸርጡ ይሄ ነው ሁለተኛ ان يكون قد انتظر الوقت الذي تغلو فيه السلع لبيع بالثمن الفاحش لشده الحاجه اليه هنا بلو يهن مغب عينت يهن عينت مغب اكو كان دور بحالا ايغنيم አይገኝም ብሎ ከገበያው ሰብስቦ ቢደብቅ هذا احتكار ይባላል ከኔ ጋር አላችሁ ሆኖ ብሎ ነው ለክፋት ነው ሰውየው ስኳር እኮ ካሁን በኋላ ጅቡቲ ስለተዘጋ ያው በጅቡቲ ነበር የሚመጣው እንትኑ ስኳሩ ጅቡቲ ከአንድ ሳምንት በኋላ ስለሚዘጋ ወደ ኢትዮጵያ ለመግባት አይችልም ለምሳሌ ነው ማለት እንጂ ስኳር በኢትዮጵያ አለ እና ይሄን ስላወቀ ስኳር በገበያ ያለ ስኳር ሁሉ ገዝቶ ቤቱ ላይ መዝጋቱ هذا احتكار ይባላል እሺ ሶስተኛ ان يكون الاحتكار في الوقت الذي يحتاج الناس فيه الى المواد المحتكره من الطعام والثياب ونحوه يا احتكار የሚያደርገው ደሞ አስፈላጊ ሰው የሚያስፈልገው እንጂ ورق بيدبق يدبق ان شاء الله 100 كيلو ورق يدبقه ومن يرجلني على الورق الماس بيدبق يدبق جيت اجيت يهونو لبسنا ديكوريشن بيدبق يدبقه ان شاء الله 100 مليون كنتال يدبق حزب اسكزان درس هيسفلقو لكن مغب متط الكتريك منامن يهن هوتاچن يمياغلغل كونه جن حرام نو يلال طيب فلو كانت هذه المواد لدى عدد من التجار ولكن لا يحتاج الناس الي يعني حزبو ما اسفلقو كونه غير يفلقو النغر بيدبقو يلال طيب يهن قرسنا اهو ده ليلال وسداچو التسرع يميبال دمو عليه يس مندنو التسرع يقول فقد يحدث ان يتسرع احد المتعاقدين عنده غجنا شيطاونا يغزاو سو بتشكولا ليغزو ليشطو يفلغالو ثم يبدو له ان مصلحته تقتضي عدم انفاق العقد عدم انفاذ العقد اننا ابو انيس يهن شقلن بيو اشي بلو يشطلني على عنده اني دمو اشي غزيتشالو يلال الاله باند كفل هونن فجعل له الشارع يهن نغر ينتشكو يالو بيه كتتصصتكو الله سبحانه وتعالى من قد أدرق لي من دنو. فجعل الله الشارع هذا الحق لتدارك ما عسى أن يكون قد فاته بالتسرع بشك كل هذا الركو تسأسته لما ملسي تشالال انديت. روى البخاري ومسلم يعني مسلم الناي بخاري حديث من إلال عن حكيم بن حزام أن رسول الله صلى الله عليه وسلم قال البيعان بالخيار يشت أن يجزاكو بمرج أنو يالو ما لم يتفرقا كالتلايو أن كالتلاياتشو جنزب بتسطعهم اكاو بسطعهم الزابو تهوناتشو إني بقى دسال علينيم جنزبو ملسلين اكاو كالمالتي تشالال بس كالزابو تملايات اللباتشو. نبياتش منالو البيعان بالخيار ما لم يتفرقا كبوتاو كالتلايو مرجعون دالنو يعني عقدو ليفرسو تشلالو الو. فإن صدقا جزنا شيات فإن صدقا بإمنتنا بصدق كتسمامو وبينا بإكاو يالو قدلتمو شياتشو كنقري دبكو سيهون إهنهن نقر اللي كفر لكو سدو كفر لك توو كالي بورك لهما في بيئهما كني قال لاتشو إني لأبو أنيس عندنا قرشت كلتنا عند باند سالون كوش بلن عندنا قرشت كلت سدو ما قزهو علي إني قني مشتو بإمنت يا مشتو نقر قدلت إندالي اللبت عرقاوي تشانو مشتو السودو مو بسلق يكبلن يال بزيك هوني شياتنا قجي الله بركاء يادر قال الله شواء على لون بياتشن. وإن كتما يتشتو إكا عيب ندالو قدرت ندالو إياوكو دبك أرقي كشتكو وكذبا وشتم كاسقبه اسمو شتم كاسقبا محقت بركة بيئهما يهولتم يمشتنا يملوت الله سبحانه وتعالى بركة يعني سوال بركة أغنيم يا ميغزاوم بغزاو إكا بركة أغنيم يشتاوم يتقبلو غنزب بركة أدر بلتم سلزي الزيلة إمنتنا مواددنا ونتمنى قريا سفل القلال. إذن لكل من المتباعين حق إمضاء العقد أو إلغائه ما دام لم يتفرقه أهون من دونه يقبان بزاب سالونو وين بكفلو هنا تسمامتا قنزب سج اتشو السوق أو كستن ودياون سان النساك هنا حسابه كأيرك نقرو لفرسي تشلال. والتفرق إشي من لايت مالت بمن قمتت علماتشو والتفرق يقدر في كل حالة بحسبها يندان دو بوتا إلا يال لمسال يالي. ففي المنزل الصغير بعند كفل عند كفلوناتشو تفرار ماتشو جنزب تقبلو أو كسته كذا كفل كوتاتشو خلاص يتسمى ماتشو رقا يهون انتنو حساب مكعيرة تتشلم ينو مليايت يميلو كذا ككفلو كوتاتشو ثمالتنو. وإذا كانت الغرفة كبيرة كفلو جن سفي قبي كهوني يعني لا تشوت كفل سفي كهوني جن انقدي منالو يقول وفي الكبير بالتحول من مجلس إلى آخر بخطوتين أو ثلاثة لمثال عند صالون تلك صالون هنا كبيتوس كم موت آدر لم يمتبقوا جنزبو تكبية اكاون ستتشه سابقا كذا بوتا صوص أرات رمجا كهدكو تلايتا مارتنو كبيتو بانوطام بكناتون بيتو بتام أسر متر رميون بتام تلك انتنو سلزي راس وصوص أرات رمجا بمهد تلايتنا لبالان خلاص. طيب يقول مجلسي إلى آخر بخطوتين أو ثلاثة فإن قام معا أو ذهب معا فالخيار باقي. سبحان الله العظيم يعني تملكتو إن النابو أنيس بسالون كوش بلانار يسايكل موتر سايكل علينا هاشي هاشي بر ستشو الله موتر سايكلو دمو أسرك بيننا إيجو الله كفلو تنشنو موتر سايكلو نيجي ككفلو كوتاهو خلاص أهون تتسيكي مملسة الفلقم الكلم جن كفلو بتقام تلك هونوال አሁን እኔ ተነስቼ ሞተር ሳይክሉን የገዛሁት ሞተር ሳይክል ይዤ ተነስቼ 3 እርምጃ ከሄድኩ ምርጫ የለኝም خلاص ተላይተናል አይደለም እንዴ لكن ሶስተኛ ነገር አመጡ ዑለማዎቹ አብረን ከተጓዝንስ እነና አቡ አኒስ مبروك አልኩትና مبروك አለኝ እኔ እቃይን ይዤ እሱ ገንዘብ ይዞ አብረን ከቤቱ ለመውጣት ብለን 10 እርምጃ ብንሄድም አልተለያየንም ምክንያቱም አብረን ነው የምንሄደው ያለነው አቡ አኒስ አለ አቡ አኒስ ተአንዳንድ ስጠኝ አቡ አኒስ ከሌለ ሌላ ሰው አሁን ያልኩት ነገር ብትደግምልኝ ባንታ ማርኛ አሁን ስለ እንትኑ አሁን ስለ ምንድነው ያስተማርኩት መጀመሪያ ስለ خيار ቆይ التسرع በችኮላ የሚደረገውና ከዛ ምርጫ እንዳለኝ አቅዱን አፍርሼ ምርጫ እንዳለኝ ላፈርስ የገለጽኩት ነገር እስቲ ባከ አቡ አኒስ እጅናውጣና ከነበርክ ማለት ነው እንግዶች ካሉ ካልሰማህ ግን ሌላ ሰው አሁን ያልኩት ነገር ውጅንብር ምናምን ስላለው ማን ነው የሚገልጽልኝ አልሰማችሁም ወይም አልገባችሁም ልድገመው ከደገምኩት ግን በዛ አማርኛ ነው የምደግመው በሌላ አማርኛ አልደግመው እሺ አቡ አኒስ ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አባነስ እጃቸውን አንስተው አልመለሱሉት ኡስታዝ ጊዜ ለማቆጠብ እኔ ልድገምሉት የቻልኩትን ያል ለምሳሌ በችኮላ ያደረግነው ተጠጽተን መመለስ ትችላላችሁ ገንዘቡን ብትሰጡትም ከቦታው ካልተለያያችሁ ማለት ነው በአሳብ መቀያየር በቦታው ስካልን ድረስ ይቻላል ማለት ነው ግን ጉድለት እንደሌለው ቃውን አንድ ሰው ከሸጠ ጉድለት እንዳለው አውቆ ከሸጠ ደግሞ አላህ በረካ ያድርግለታል ሁሉ ያለውን ነገር ከተናገረ ግን ማለት ነው የቃውን ጉድለት እንዳለበት ችግር እንዳለበት ከተስማምተው ከተሸጠ አላህ ለ ሻጩም ለገዥም በረካ ያደርግለታል ያለበለዚያ ግን ጉድለቱን ደብቆ ከሻጩ ሁሉን ነገር እንከን ያለበትን ጥሩ ነው ብሎ ከሸጠለት ጋዥም ሻጩም በረካ አያገኙም ማለት ነው ለዚህም ደግሞ ምንድነው አላህ Subhanahu Wa Ta'ala እምነትና እውነት ግዴታ ይገባል ብሏል መለያየት ማለት ደግሞ በአንድ ክፍል ውስጥ ከተስማማን በኋላ ከዛ ከወጣን ግን አይቻልም ማለት ነው በቦታው ነው መለያየት ሁለተኛው ደግሞ ሰፊ ክፍል ከሆነ ሳሎን ከሆነ ገንዘቡን ማለት ነው ተቀብለን 3 ወይንም አራት ትርምጃ በመሄድ ተለያይቷል ማለት ይቻላል ብሏል ሌላው ደግሞ ለምሳሌ ሞተር ሳይክል ከሆነ ትንሽ ክፍል ተይዞ የነዳ ወደ ውጭ ከወጣ ያም ተለያይቷል ሰፊ ሳሎን ሆኖ ደግሞ አራት ወይንም አምስቴም ከነዳ ያም ተለያይቷል ግን ዑለማዎች ሶስተኛ ምን አስቀመጡ አብረው ተጭነው ከሄዱ ግን አልተለያዩም ማለት ነው አብረው እየሄዱ ስለሆነ ያ ነገር ተለያይቷል ማለት አይቻልም አሉ አላሁ አለም ማይክ ፍሪ ኡስታዝ ነው አው ጥሩ ነው እንግዲህ የመጨረሻው ነጥብ ነች ትንሽ ከበድ ያለችው እኔና ቡአኒስ ከሳሎኑ ተነስተን አብረን ከተራመድን 10 ሜትር እንኳን 20 ሜትር ብንሄድም ገና አልተለያየንም ላኪን እኔ ተነስቼ ሞተር ሳይክሉን ይዤ ከወጣሁ እሱ እዛ ከቀረ 3 እርምጃ ከሄድኩ ተለያይተናል ማለት ነው ይላሉ እሺ በዚህ እንቋጨው አይደለም ስለዚህ አላህ Subhanahu Wa Ta'ala እድል እሺ الاختلاف بين المتبايعين الاختلاف بين المتبايعين يغزاونا يشطاو سو على مغبابات كتغني በዋጋው በሌላ ነገር ካልተግባቡ ከሸጠ በኋላ ያን ከገዛ በኋላ አን ነገር አለ መግባባት ከተገኘ ምን ይደረጋል? قال بعض العلماء اذا اختلف البائع والمشتري في الثمن بواقعه لا اني والله 18 شنو يشط كله يا اخي 16 الكو سميتشالو 16 نو يالكني لا 18 نو يالكو بزي كتهچقاچقوا قالوا وليس بينهما بينه مسكرم يلم ويم يتفررون بتم نجر يلم فالقول قول البائع يعني يميوسدوا انتنو يا شياچ ንግግር ነው የሚወሰደው لكن مع يمينه ما مال አለበት والله اني 10 ሺህ ብር ነው ያልኩ ያ ደሞ لا 8 ሺህ ነው ያልከኝ ይላል እንግዲህ አሁን ባለ حقው ማን ነው ባለ حقው የእቃው ባለቤት ነው ግን مال አለበት والله اني 10 ሺህ ብር ነው ያልኩ ብሎ ይመላል والمشتري مخير እዚ ላይ የገዛው እንግዲህ ምርጫ አለው بين ان ياخذ السلعه بالثمن الذي قال به البائع وبين ان يحلف نعم بانه اشتراها بثمن اقل ويترك ان يسويو بام يهم بتام تنو يهم بتام كبد سلميل سموت اني لمثال ام عادل كامه الله عند يجرو ويم يجامبار ورق شطتشلات ادلم أهون أمت الله من عليك يمشيت له والله بهولت شنو عليك أمت تنو أم عادل دمو من عليك لا شيء أمست متوني على الشين لا هولت شنو يالكوش أعلم قاتل تسطو عليكو أمت الله وركو لأم عادل ستت عليك ياتي دمو قنزب ستتسطات لا إني يالكو هولت شي تلالك أمت الله أم عادل دمو لا إني يالكوت شيء أمست متوني على الشين لا على مقبابات تقن يازي አሁን ምን ይደረጋል ባለ ባለ ባለ እንትኑ ማን ነው ባለ እቃው ባለ እቃው አመቱላህ ነች ትምላለች والله اني 2000 ነው ያልኩሽ ትላለች خلاص ومعادل ደሞ لا والله اني 1500 ነው ያልሽኝ እዚ ከተደረሱ ያ ሻጩ ግዴታ ነው በ2000 መውሰድ አለብሽ አትልም ምርጫው በማን ይሆናል ምርጫው በኡሙ ዓድል ይሆናል ከፈለገች በ2000 ትወስዳለች ካልፈለገች ትተዋለች ምክንያቱም ሁለቱም ስለማሉ ነው طيب فإن حلف برئ منه وردت السلعة على البائع وسواء أكانت السلعة قائمة أم تالفة يعني እቃው በህይወቱ ቢኖር ወይም እቃው ከጠፋም ቢሆንም المهم እቃው ይመለሳል ወይም ደግሞ ዋጋው ይመለሳል ከዛ በኋላ ገዢው ደሞ የሚገዛ ደሞ ገንዘቡ ይዘው ወደ ቤት ይሄዳል نعم طيب عند ق اني جزاه ابو ان الشطلين جن عيب አለው عيب አለው ጉድለት አለው እቃው طيب يقول متى تتم العقد وقد كان المشتري عالما يا امي جزاو سو ايه እቃ ጉድለት እንዳለው ካወቀ فإن العقد يكون لازما ولا خيار له إياوك كغزاو قدلت ندالو عيب ندالو إياوك كغزا أهن بيكوشون نبي ساسات إكاو عم اللسم مكنياتهم ياكال لأنه رضي به سيغزاو عيبو سلاوك أمالتنو أما إذا لم يكون المشتري عالما به ثم علمه بعد العقد أهن غجيو የቃው ጉድለት ያቀም ነበር ከገዛው በኋላ ካወቀ فإن العقد يقع صحيحا سبحان الله اهون عقد تككل نوالو ولكن لا يكون لازما وله الخيار اهون جن جيو من يلال كفلقه يوسدوال كالفلقه يتوال طيب لمن نو عقد صحيح نو يالو عقد ما صحيح نو صحيح مالك ገጂ እና ሻጭ ነገሩ ከተስማሙበት አቅዱ ሳይህ ነው ላኪን ምርጫው ከገጂው ጋር ይሆናል ለምን ያኺኒ ጥሩ ጥሩ ብለህ ነው ሰጠኸኝ ማር ነው ሸጠለትና ጥሩ ማር ብለህ ሸጠኛል በታቹ ግን ውሃ አገኘሁለት አልፈልግም ለማለት ይችላል ሆይኔ تمام ወይም ደሞ خلاص አንተ ትንሽ በታች ውሃ አለው ውሃው ያየህ ነው ሸጥከልኝ ግን አፎ ቢያለውና እቀው ወስደውኝ በኮሰትኩ ደሞ ወስደዋለሁ ስለዚህ ዋናው ነገሩ ምንድነው ሽያጩ መግለጽ አለበት وله الخيار بين ان يرد المبيع وياخذ الثمن نا جيونا شياچو كتسمامو بزي انت اللي يشلال طيب اذا هناك فرق بين اذا وجد خلاف في الثمن وبين اذا وجد عيب في السلعه انجدي بواغاو سممنت كليله ليلا غداي نو واقاو قدلت كاللوم ليلة عينت قدينا ويلان قال ابن المنذر إن الحسن وشريحا وعبد الله ابن الحسن وابن أبي ليلى والثوري وأصحاب الرأي يقولون إذا اشترى سلعة فعرضها للبيع بعد علمه بالعيب بطل خيار سبحان الله عند سو عند كاي قزال كاندو أهن عيبيا اللونو يقزاو عند فيل لمسالة أبو أنس شيط اللينيال أنه فيلو بشتان دال لبتاك قاله قن يوكو قزهوت زور بيه الجزاء لمشت بيه ما أنه فيل لمي قزا فيل لمي قزا قالكو خلاص أهون تتسأتشي مملس الفلم مكنياتهم لمشت انتنسل الكوت كوي لنقر لمسالة بمن اقال انه يدستي باند مكينة عند مكينة شت قلني أبو أنيس إنهم جزهوت أهون عيب ندلو أكله ومثال كاربريتر ويمدمو فراملو يعني بريكو ترون دمائز أكله يهم قدلتنا وعلى لمدي يهني يا وكوغن جنزب ستهوت مكينة وتركبكوت الزهلاي الزهلاي إني قدلتو كوالو እንዴት ጉድለት ይያለው ትሸጠኛለህ ብለ በየ እንትን እቃውን ለማፍረስ ይችላልው እና መሸጩን መለወጡ ለማፍረስ ይችላልው ላክ ምን አደረኩ እኔ እና ፈራሙሉ ጥሩ እንዳልሆነ ብሬኩ ጥሩ እንዳልሆነ ይያወቁ ዘወር በየ በገበያ አስቀመጥኩት እንትኑ ሊሸጥ መኪናው እዚህ ላይ ተመልሼ መሸጥ ስላ እንቢ ስላለኝ መኪናው መልስልኝ ብል ተቀባይነት የለው ምክንያቱም አንተ ወደ ተቀበለ ለመሸጫም እንትን አደረከው መኪናው ስለዚህ እዚህ ላይ ምንም አይነት ብትጮህ ብትጮህ ልመልስልህ አልችልም ምክንያቱም ወደህ ማለት ነው ተግባባን ወንድሞች እሺ እኔ እንግዲህ ዛሬ የሚገባኝ ያለው ብዙዋችሁ እንዳልገባችሁ ነው እዚህ ማቆሜ እንግዲህ እዚህ ላስቆም ነኝ ምክንያቱም እስቲ ክለሳ ሲደረግ ትንሽ ቢገባችሁ ይሻላል እንጂ አሁን ሌላ በሌላ ባብ ከሄድን ላይገባችሁ ይችላል ስለዚህ እዚ ያቆማለሁ እስቲ ምን ደገባችሁ ምን ደተረዳችሁ አንዱ አንዱን እየጠየቀ አንዱ አንድ ነገር እየገለጸ እስኪ ስጡ ውሰዱ ከዛ በኋላ እንዲገባችሁ ይሆናል ተግባባን ወንድሞች ምክንያቱም ትንሽ ከበድ ስለሚል የፊቅህ ጉዳይ ለእናንተ ማይክ ልስጥና ምንድን ነው የገባችሁ ምንድን ነው ያልገባችሁ ማይክ ፍሪ ለናንተ ሰላም አለይኩም ወራህመቱላሂ ወበረካቱ ወይንም ኡስታዝ ወይንም ሌሎቻችሁ መጀመሪያ ኡስታዝ እኔ ስገባ አላዳመጥኩም የመጀመሪያ የትኛው መሰሉት የጁማ አዛንና በኢቃም መሃል የንግዳ ሻሻጡን ያው የነበራችሁ ልጆች ስትደግሙት መጻፍ ይችላልው ሌላው ደግሞ አሁን የተናገሩ ለምሳሌ አመቱላ 2000 ብር ብትሸጥና ሟድል 500 ብትገዛ ያሉትን እሷን ትንሽ ቢደግሙልኝ ወይንም የገባችሁ ደግሞ ይሄንን ንገሩኝ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ኡስታዝ ይሄንን እና የመ መጀመሪያ ከፈሉ አንትንሽ ማይክ ፍሪ የገባችሁ ንገሩኝ ለኔ السلام عليكم ورحمة الله وبركاته جزاك الله خير فاضل ማይክ ይሰማል ኢንሻአላህ? በስልካን የለኝም ቁራሱ ያዝርኝ ይሰማል? ባረከላሁ ፊኩም ጀዛኩሙላህ ኸይር ኡስታዛችን ሙሐመድ ባረከላሁ ፊክ። እንግዲህ ዛሬ የተማርነው መጀመሪያ ጀመርንበት ረቢዓት አልዓደውያ ያው ደርሰሻል ማለት ነው። አልበዑ عند الاذان اذان الجمعه ሚለው ላይ ነበር የተጀመረው የዛሬው درس። ጁሙዓ አዛን ከደረገ በኋላ የሚሸጠው የሚገበያዩት ገበያ አልበዑ عند ضيق وقت المكتوبه وعند اذان الجمعه ሚለው አሁን የመክቱባ ይሎቹ ሶላት አዛን ከደረገ በኋላ ሚለውን ትተን ወደ ጁሙዓ ነው ምን ሄደው። الجمعه حرام ولا يصح ان احمد لقول الله تعالى يا ايها الذين امنوا اذا نودي للصلاه من يوم الجمعه فاسعوا الى ذكر الله ذروا البيع ذلك خير لكم ان كنتم تعلمون. بلو زين يجمرنا زاريون درس الله سبحانه وتعالى بذان كان غيري يوم الجمعه يا مسلم وتعيد نو سبع لبن بلا مسجد لبن سلازاون በዛን ጊዜ አዛን ከተደረገ በኋላ ከኹጥዋ በፊት ያለው ታይም ጀምሮ እስከ ሶላት ተሰግዶ እስከሚጨርስ ያለው እንትን በዛ ላይ ገበያልንገበያይ حرام ነው ይላል አላህ Subhanahu Wa Ta'ala በሱረቱ ጁሙዓ ሚን ላል ያ አዩሃ الذين آمنوا اذا نودي للصلاة እናንተ ያመናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ያ الذين آمنوا በሚበግ ጊዜ እኛ ሙስሊሞች እኛ ሙእሚኖች ጆራችንን ከፍተና ዳምጥ ይገባናል አለ። ወደ ሶላት በሚጠራ ጊዜ ተበት በሚጠራ ጊዜ አዛም በሚደረግበት ጊዜ ሚ የውም ልጁሙአ በጁሙአ ቀን ፈስዓው ኢላ ዚክሪላህ አላህን ወደ ማስተዋስ ወደ ሶላት ተሯሯጡ ተቻኮሉ ይላል። ወደሩል በይ አሁን ገበያን መገበያትን እርግፍ አርጋችሁ ተው ዳሊኩም ኸይሩ ለኩም ይህኮ ለእናንተ በላጫችሁ ነው እንኩንቱም ተዓለሙን የምታውቁ ከሆነ ይለና አላህ Subhanahu Wa Ta'ala እና ስለዚህ ይሄ ማለት ነህይ መከለከሉ ፈሳድን ያስፈርዳል ያሰኛል አሉ። ገያን የተሸጠው ነገር ሷሂህ እንዳልሆነ አቅዱ ሷሂህ እንዳልሆነ ያመለክታል። ስለዚህ እንደ በዚህም አይነት ويقاس عليها غيرها من سائر الصلوات يلالو ليلوچም ሶላት በዙ ቂያስ ይደረጋል ይላሉ። አሁን ከዛ አልፈን اختلاف بين البائع والمشتري ሚለውንም ተምረናል። በዋጋ ካልተስማሙ በመካከላችን ላይ ደግሞ ምስክር ከሌለ ሁለት الاختلاف بين البائع والمشتري ይሄ ሁለተኛው ነበር። እንስ የተሻሻጡ ሰዎች ሁለቱም ባይስማሙ ባይግባቡ فالقول قول البائع የሻጩ ንግግር ነው የሚሰማው ይላል مع يمينه كمحلاو ጋር والمشتري مخير بين ان ياخذ السلعه بالثمن الذي قال به البائع بين ان يحلف بهم يمارك يعني የሚገዛው ሰው ምርጫ አለው ያ ሰውየው በሚለው ዋጋ መውሰድ ወይም ደግሞ ምሎ ስቱዳሶሩ በዚህ ነው ብሎ ከዛ በኋላ ሊለያዩ ምርጫ ይወስዳል። ግን መጀመሪያ የሚሰማው የሻጩ ነው። ከዛ ልፈን ተስዒር የሚለው ላይ ገባን። ተስዒር ብሎ ማለት ዋጋ ማውጣት መወሰን። ዘራይ እንግዲህ አንድ ገበያ ላይ ሌላው ተነስቶ በዚህ መሸጥ አለባችሁ ሊባል በሸሪዓችን ማስቀመጥ ክልክል ነው አሉ። ምክንያቱም አንድን ማሊክ ገንዘብ ያለውን ሰው በዚህ ሽጥ ካልከው ሊትዘልመው ስለሚታይ በዚህ ላይ ነህይ አለው። አንህዩ አንሁ رواه اصحاب السنن السنن ንስድስቱ ኩቱብ ሲታ ያወሩት ምንድነው ቢሰነድ ሰሂህ ከረሱላችን ሰለላሁ ዐለይሂ ወሰለም አነስ ነው ያወሩት አነስ رضی الله عنه قال قال الناس يا رسول الله غلى السعر فسعر لنا بلو ጠየቋቸው። ሰዎች እንደዚህ ይላሉ ረሱላችን ሆይ ዋጋው በጣም ናረ ስለዚህ ዋጋ አውጡልን ስሏቸው ረሱላ ዘለ ሰለም እናሉ ان الله هو المسعر الله ነው ዋጋ የሚያወጣ እንጂ እኔ አይደለሁም አልቃቢዙ ልባሲት እሱ የሚጨብጥ የሚይዝ እሱ ደግሞ የሚዘረጋ የሚያሰፋ የሚያጠብ እሱ ነው። አራዚቅ እሱ ነው የሚረዝቅ። ወኢኒ ለአርጁ አን አልቀላሀ ወለይሰ አሐዱ ሚንኩም ይጧሊቡኒ፣ እኔ ደግሞ አላህን ማንም የሚፈልገኝ ሆኖ አላህን ማግኘት አልፈልግም። እኔ አላህን የምፈልገው ምንም ማንም የሚጠይቀኝ ሁኜ ሳይሆን ነፃ ሁኜ አላህን ማግኘት እፈልጋለሁ። ፊደሚን ወላማል፣ በደምም ይሁን በገንዘብም ይሁን ከአላህ ዘንድ ይህን አድርገሃል ተብዬ የምጠየቅ ሁኜ መቅረብ አልፈልግም አሉ። ከዚህ አሁን ዑለማዎች በዚህ ተነስተው ምናል እስተንበጠል ዑለማ እና ሀዘል ሐዲስ ሑርመት ተደኩል ልሐኪም፣ አንድ ሐኪም በዚህ በኩል እጁ ሊያገባ ክልክል መሆኑን ዑለማዎች እስትንባጥ አደረጉ። ፊ ተሕዲድ ስዕር ሰልዕ፣ የአንድን ዋጋ ገንዘብ ዋጋ እንትን ተሕዲድ ማድረግ መወሰን መግባት እንደሌለበት፣ ይህም ምክንያቱም የዙልም ምልክት ስላለበት ሰዎች ደግሞ ወናስ አሕራር ፊ ተሰርፋት ልማልያ ገንዘባቸው እንደፈለጉ ሊሸጡ ነፃ ስለሆኑ በነፃነታቸው ላይ እጅ ማስገባት ክልክል መሆኑን ይጠቁማል አሉ። ስለዚህ ይህንን ካል እንግዲህ በደንብ እስልምና እንግዲህ የማይገባበት መሆኑ የሌለ መሆኑን አላህ ስብሃነሁ ወተዓላ ይህን የመሰለ ዲን የተሰጠን የሆነ ምስጋና ይገባው። ይህን ይመስላል። ሌላው ደግሞ ኢሕቲካር ገባር ከዛ ሌላው እዚሁ ላይ አተርኺስ ፊ ዒንደ አልሓጃ፣ አንዳንድ ጊዜ ሓጃ በጣም አስፈላጊ መሆኑ ጊዜ በትጃራ ላይ በጣም ሀብታሞች እጃቸውን በጣም እንትን ብለው ሰዎችን ፋሕሽ በመሆነ ውድል ለማስወደድ ከፈለጉ በዛን ጊዜ ግን ወጀበ አለል ሐኪም አን የተደኸል፣ በዚህ ጊዜ አይ አሁንስ አበዛችሁት ቂፉ ብሎ ያን ሐኪም ወርዶ ይሄ በጣም በዛ ብሎ በዛን ጊዜ ተርኺስ አለው ሐላል ይሆንለታል ለሐኪሙ ወይም ደግሞ ወጅበታል በዛ ጊዜ ያስተካክል። ስለዚህ ልኩን እስካላለፈ ድረስ ነፃ ናቸው። በጣም ሲበዛ ግን ድሃው ሲጎዳ፣ ምስኪኑ በጣም ሲንገላታና አቅም ሲያጡ የዛ ጊዜ ሐኪም ግድ ይሆንበታል ሊያስተካክል። አሁን ከኢሕቲካር ገባን። ኢሕቲካር ብሎ ማለት አንድን እቃ ደብቆ እስከሚወደድ ድረስ ጠብቆ ይደብቁና በኋላ ገንዘቡ ሲወደድ ዋጋው ሲወደድ አውጥቶ ለመሸጥ ማድረግ ማለት ነው፣ መደበቅ ማለት ነው። ይሄን መታ ይحرم الاحتكار ومتى يحرم الاحتكار መቼ ነው حرام የሚሆነው በሚለው ዑለማዎች ያስቀመጡት መስፈርቶች አሉ። አንደኛው የሚደበቀው ገንዘብ ከአንድ አመት በላይ ለሰውየው ከሐጃው በላይ ትርፍ የሆነ ነገር መደበቅ። ለአንድ አመት አንድ ሰው ለቤተሰቦቹ 3 4 ኩንታል ደብቆ ቢያስቀምጥ ምንም አይደለም። ስኳርን ያመት አንድ ኩንታል ይበቀኛል ብሎ ቢደብቅ ምንም አይደለም። ግን ከሐጃው በላይ ትርፍ የሆነ ነገር አስቀምጬ እሸጣለሁ ብሎ ሲደብቀው ነው። ምክንያቱም አን ሐጀቲ ወሐጀቲ መን የዑሉሁም ሰነተን ካሚላ፣ ለአንድ አመት ቢደብቅ ምንም ችግር የለም። ከዛ በላይ ከሆነ ነው ሐራም የሆነው። ሁለተኛው ደግሞ አየኩነ ቀድ እንተዘረ ልወቅት አለዚ ተኽሉ ፊህ ሰልዑ፣ ዋጋው በሚወደድበት የአንድ እቃ በሚጨምርበትን እንትን ጊዜ ደብቆ ማስቀመጥ ማለት ነው። በጣም አስቀያሚ ዋጋ በሚደርስበት ጊዜ አውጥቶ ለመሸጥ፣ ይሄም ሁለተኛው ሸርጥ ነው። ሶስተኛው ኢሕቲካር የሚደረገው ነገር ሰዎች በሚፈልጉበት ዘመን አስቀምጦ በኋላ ያን የተደበቀውን ነገር ከምግብም ይሁን ልብስም ይሁን መጠጥም ይሁን የፈለገ ይሁን ስኳርም ይሁን ያን አውጥቶ ለመሸጥ ሲያዘጋጅ የዚህ ጊዜ እንግዲህ ሐራም ይሆናል ማለት ነው። ሶስት ነገሮች ካሉ እያለ ሁሉንም ከንት ከምለው እስኪ ደግሞ ለማየት ሌሎቹ ልስጥና ራቢያት አልአደውያ የሚቀጥለውን ከዚህ አልኽያር የሚለውን ይዘሽ ታብራር ያለሽ። ወላሁ አለም። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ኡስታዝ በአቡ አኒስ እና ኡስታዝ ደርሶ በተናገሩት አንድ ትንሽ ኮንትራዲክት የሚያደርግ ነገር ስለመሰለኝ ነው፣ እሷን ክሊር እንዲያደርጉልኝ ነው። እኔ የገባኝ ኡስታዝ ደርሶ ሲናገሩ የሻያጩና የገዢው አለመጣጣም አለመስማማት ከተከሰተ ገዢው ይምላል ሻጩም ይምልና መሐላቸው በኋላ ከሻጩ ዋጋ ነው የሚሄዱት ነገር መሰለኝ ይገባኝ። ግን አቡ አኒስ ሲናገሩ ግን ሻጩ ማለትም እኔ ከሸጥኩት የኔ በኔ ዋጋ መሄድ አለበት የሚል ነገር መሰለኝ። ሁለቱ ኮንትራዲክት ስላደረገብኝ አሁን እንፋለምና እንግዲህ ስታድ እርሶ ይገላግሉናል። የኔ ዋጋ ነው የሚሆነው ወይስ የሸጥኩላት ሙአድድ ዋጋ ነው የሚሆነው? ሁለታችንም ከማል በዋጋ አልተስማማንም ምለናል። እና እቺን አንድ ክሊር አድርጉልኝ ለሆነ ለተወሰነ ጊዜ መውጣት ስላለብኝ እቺን በችኮላ አንድ የደረዳት ብዬ ነው። ጀዛኩሙላሁ ኸይራን ማይክ። نعم ام ام امه الله ሁለታችሁም ከማላችሁ ሁለታችሁም መለያየት ነው። እቃው አንዱ አይወስደውም አንዱ ያገዛውም አንዱ ያሸጠው። ምክንያቱም አንቺ ሻጭ የማልሽው ምንድነው ግዴታ በሁለት ሺህ ወሰጁ ብለሽ ማስገደድ የለብሽም። እኔ ሁለት ሺህ ነው ያልኩ والله ሁለት ሺህ ነው። ሁለተኛ ከሆንሽ ማይ ትመያለሽ። እሷ ደግሞ والله እኔ ግን የሰማሁት 1500 ነው ብላ ትመላለች። ስለዚህ እቃው ሳይሸጥ ሳይገዛ ትለያያላችሁ። ይሄ ነው ያልኩት እኔ። አቡ አንስም ለዚህ ነው ያለው። እና ምንድነው ሻጩ ያለው ነው የሚሆነው ያልነው እሱ ያለው ያኒ ከማሌ የሱ ይጸድቃል አይደለም። ልጅቷ ግን ኡማዓድል እኔ አላልኩም ትላለች። እኔ 1500 ነው የሚያስገድዳት የለም ከማለች خلاص ገንዘቧን ይዛት ሄዳለች። ይህ ነው ያልኩት እኔ። ግን እስቲ አቡ አኒስ ሌላ ነገር ካለ ያብራራው ኢንሻአላህ። السلام عليكم ورحمه الله وبركاته. السلام عليكم يا جماعه. السلام عليكم. اوكي جزاكم الله خير. استاذ ابو انس يمجمروا نجر كله مايك للقلوتنا. اوكي جزاكم الله خير. اوكي اني كان الحمد لله على دين الاسلام الحمد لله الحمد لله لما لك نو مايك ياسكوت مكنياتكم الحمد لله ونم بدقابي ይሄው ምንድነው سبحان الله ይሄ በንግድ ዙሪያ ጉዳይ ሆነ የሆነች አንድ ያስተውስኳት ነገር ሳይ በግሽና ይሄ በመሰብሰብ ይሄ አሁን ለአመት የሚሆነኝ ኩምታል ምናም የሚለው ነገር ሲነሳ አንድ ኢትዮጵያ ውስጥ የሆነው ነገር ትዝ ብሎኝ ያው ይሄንን ላካፍላችሁ ብዬ ነው። ነጋዴዎች እንደዚህ የሆነ ጊዜ ነው ጫው ነው ትዝ ይለኛል እንደዚህ ስብስብ ባርገው ደብቀው ሲሉ በቃ በውድ እንዲገዛ ነጋዴዎች ስብስብ ባርገው መጋዘናቸው አድርገው ጫው ጠፋ ተብሎ በቃ ሰው በውድ እንዲገዛ ፍለጋ